ታሪኬን ባጭሩ እስቲ ላጫውታችሁ። ታሪኩ እንደዚህ ነው። ስራ እንዳልሰራ መቀኛ የበዛ አለፈ ጊዜያቱ በዋዛ ፈዛዛ። ስሙ ርሃ የማደፈኝ ጭሮ አዳሪ ነኝ። ዘበኝ ዘበኑን እንድለው ጭሮ የማድር ነኝ።